بسم الله الرحمن الرحيم. يَا أَيُّهَا الَّذِينَ آمَنُوا لَا تُقَدِّمُوا بَيْنَ يَدَيِ اللَّهِ وَرَسُولِهِ وَاتَّقُوا اللَّهَ إِنَّ اللَّهَ سَمِيعٌ عَلِيمٌ. يَا أَيُّهَا الَّذِينَ آمَنُوا لَا تَرْفَعُوا أَصْوَاتَكُمْ فَوْقَ صَوْتِ النَّبِيِّ وَلَا تَجْهَرُوا لَهُ بِالْقَوْلِ كَجَهْرِ بَعْضِكُمْ لِبَعْضٍ أَنْ تَحْبَطَ أَعْمَالُكُمْ وَأَنْتُمْ لَا تَشْعُرُونَ. إن الذين يغضون أصواتهم عند رسول الله أولئك الذين امتحن الله قلوبهم للتقوى لهم مغفرة وأجر عظيم. إن الذين ينادونك من وراء الحجرات أكثرهم لا يعقلون. ولو أنهم صبروا حتى تخرج إليهم لكان خيرا لهم والله غفور رحيم. يا أيها الذين آمنوا جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين. واعلموا أن فيكم رسول الله لو يطيعكم في كثير من الأمر لعنتم ولكن الله حبب إليكم الإيمان وزينه في قلوبكم وكره إليكم الكفر والفسوق والعصيان أولئك هم الراشدون. فضلا من الله ونعمة والله عليم حكيم. وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين. إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون. صلى الله عليه وسلم. جزاكم الله خيرا. بسم الله ما شاء الله. أم مريم زاري ولتنيا مارش أدرجش نو يكرشو يدرو عندنيا ومارش نبرة هون ولتنيا مارش. طبعا يسولج يراسو سميت اللو ولتم قراءة بتأم كونجونا شو جن إني بتأم بزود سيم تلين جن عندنيا وانش درو متكريات نبرة شو زمان نادنس سو بتأم تمرك إني علش يهم كونجونا جن يدرو بتأم تنو يو غريه بحر الإسلام كني جهونه ميتو يلوشال هلو سلزي ሁሉም የቀያየርሽ ብትቀርልኝ ጥሩ ነው፣ ግን ሰው እንደ ስሜቱ ነውና መጀመሪያ አቀራር በጣም ደስ ይለኛል እኔ። ናም እሺ። ሱረት አልሑጁራት፣ ሱረት አልአኽላቅ፣ ሱረት ዲሲፕሊን፣ ሱረት ጥሩ ጠባይ። ምን አይነት ሙስሊም ምን አይነት ጠባይ እንዲኖረው ያስፈልጋል። ይህች ሱራ ከመጀመሪያዋ እስከ መጨረሻዋ ስለ አኽላቅ ነው የምትናገረው። እሺ፣ የት ደርሰን ነበር? ይህ ሶስተኛው አያ إن الذين يغضون أصواتهم عند رسول الله أولئك الذين امتحن الله قلوبهم للتقوى لهم مغفرة وأجر عظيم. يا أخوة، الله تعالى كما حددنا في الآية السابقة كذب في تنبر شو آية بتأم أسفرارا نبيات شنية اللو بهوتات شو ወይም ከሞቱ በኋላ ሐዲታቸው የተነበበ ድምጽ ከፍ ማረግ ይህ ነገር ወንጀል መሆኑንና አላህ ሱብሃነ ወተዓላ በጣም የሚቆጣበት መሆኑን ሲገልጽ፣ አሁን ደግሞ ምን ይላል? እነዛ ሰዎች አላህን ፈርተው ነቢዩን ሰለላሁ ዐለይሂ ወሰለም አክብሮ በማክበር ድምጻቸው ከፍ ያላደረጉ ሰዎች እነዚህ በፈተና ተፈትነው አልፈዋል አለ። ኢነ ለዚነ የጉዱነ አስዋተሁም ዒንደ ረሱሊላህ፣ እኛ ተስማምተናል ነቢያችን በህይወታቸው እያሉ በፊታቸው በሳቸው ዘንድ ሆነ ጮህ ብለህ መናገር ማለት ነው። ያው አቡበከርና ዑመር እንዳደረጉት ትንሽ ጮህ ብለው ሲሳሳቡ ሲነጋገሩ አላህ ተቆጣባቸውና ይችን አያ ወረደ አይደለም። እሺ፣ ከሞቱ በኋላ ደግሞ ሐዲታቸው እየተነበበ ጫጫታና ድምጽ ማውጣት ክልክል መሆኑን ነው የሚነግረን። ይህን ነገር አላህን ፈርቶ ነቢዩን አክብሮ ድምጹ ዝቅ አድርጎ እንትን ያለ ዝም ብሎ ሐዲቱን የሰማ ኡላኢከ አለዚነ እምተሐነ አላሁ ቁሉበሁም፣ ልባቸው በፈተና ላይ ወርዶ በፈተናው አለፈ። ሊተቅዋ እምተሐነ አላሁ ቁሉበሁም ሊተቅዋ፣ አላህን ፈሩ። طيب كفياتشو لهم مغفرة وأجر عظيم على الله سبحانه وتعالى. طيب كذبها لا إن الذين يغضون، غض مالت غض، غين ضه، غين ضه، غض مالت إخفاء الصوت، هنا غض مالت إخفاء مالت نو ستر. إشي كما قال تعالى قل للمؤمنين يغضوا من أبصارهم ويحفظوا فروجهم ذلك أزكى لهم إن الله خبير بما يصنعون. عند تنش قماش دقيقة بقى. قل للمؤمنين يغضوا أبصارهم، لأن ذا مؤمن وش بلاتشو يا محمد صلى الله عليه وسلم عيناتشو ود ود ود تاتش سيتوش سيايو أن أبتطوا يايو حرام نو. قل للمؤمنين يغضوا أبصارهم من أبصارهم ويحفظوا فروجهم ذلك أزكى لهم إن الله خبير بما يصنعون. لال وقل للمؤمنات يغضضن من أبصارهن ويحفظن فروجهن. ስለዚህ ገድ ማለት አይንህ ወደ ታች አርገህ ልክ እንደ መሸፈን ማለት ነው። በድምጽ ከሆነ ደግሞ ያኒ ምላሳቸው አለማርዘም፣ ነቢያችን ሲናገሩ ወይም ሐዲሳቸው ሲናገር ሲነበብ ጸጥ ብሎ መስማት ነው። ጠይብ፣ ከዛ ቀጥሎ ይህን አያ የወረደ ወንድሞች ሙእሚኖቹ ድምጻቸው ዝቅ እንዲያደርጉና ጫጫታ እንዳያደርጉ ተብሎ ነው የወረደው። አንዱ ثابت ابن قيس ابن شماس የሚባለው ሰሃቢ ነበር። ይህ ሰውየው የነቢያችን ኸጢብ ነው። እነዚህ ኩፋር የሁድና ሙሽሪኮቹ ሲመጡ ነቢያችን ሰለላሁ ዐለይሂ ወሰለም ያ ثابت ابن قيس ተነስሉትና ይነሳል ኹጥባ ያደርጋል ኹጥባ ሲያደርግ በቃ ቦታው ካን ይህተዝ ሰዎቹ ይሄን የثابت ابن قيس ጮህ ብሎ ነው የሚናገረው የሱ ኹጥባ ሲሰሙ ሙሽሪኮቹና ይሁዶቹ ያንቀጠቅጡ ነበር እንደዚህ በጣም ጥሩ ኹጥባ ያደርግ ነበር እና ነቢያችን የራሳቸው ኹጥባ የራሳቸው ኸጢብ አድርጎ ነው የወሰዶቹ طيب كان ثابت خطيب النبي صلى الله عليه وسلم يجهر بصوته الجهوري دمصو بتام كف يال نبرنا خطبه يدرك نبر امام اليهود امام المشركين ويفهمهم بتام يستنياچو نبر بخطبه لكن لما نزلت هذه الايه هيچن ايه كوردش بحالا ان الذين يغضون من اصواتهم يميلوا تتنققوا يميلوا نجر كورده سيدنا ثابت بن قيس بن شماس بيته زغتو ملك اسبيتشا بهزن تواطئ لصلاه الجمعه لصلاه الجماعه بتشا ود مسجد بقيلنا اندغنا ود بيته تملسو يسون كفل زغتو ملك اسلتنا كان ملك اس 3 كان نبياتين على يوتم كذا طيقولت يتال ثابت قالوا والله ثابت بن قيس ቤቱ ዘክቶ ያለቀሰ ያዘነ ነው እንዲያውም በማልቀስ የተነሳ ነፍሱን እንዳይገድል እየፈራን ነው ምን ይላላሉት እንዴ እኔ ኮ የጀሃነብ ሰው ነኝ እኔ ጀሃነብ የምገባ ሰው ነኝ ያለ ያለቀሰ ነው ምን ነካው ምክንያቱም ይህቺ አያ ከነቢያችን ፊት ድምጻችሁ ከፈታርጉት ድምጻቸው ከፍ ያደረጉት እኮ አላህ ሊቀጣቸው ነው አላህ ሊቆጣባቸው ነው የሚል አያ ከወረደ በኋላ ነው እንደዚህ ሆነ ብሎ ነገሯቸው ከዛ በኋላ ነቢያችን ምን አሉት ሊያቲየኒ አምጡት አለ አምጡት انه ليس من اهل النار بل هو من اهل الجنه سبحان الله العظيم ሳይታወቀው በጀነት ተበሸረ ሰው ነው እሱ የጀሃነም ሰው አይደለም የጀና ሰው ነው ነቢያችን ደግሞ እሱን ለማስደሰት አይናገሩም ወሂስ ለመጣላቸው የጀና ሰው መሆን አላህ ስለነገራቸው ነው فرضي الله عنه استشهد في حرب الردة حرب الردة ባለው ከነቢያችን በኋላ የተከሰተው ጦርነት በዛ ሸሂድ ሆነ ሞተ ማለት ነው طيب በጀና የተበሸረ የነቢያችን خطيب ከፍተኛ ደረጃ ማለት እኮ ነው የነቢያችን خطيب መሆን መጀመሪያ ትልቅ ትልቅ ትልቅ ማዕረግ ነው ሁለተኛ በአዱንያ ያለ በጀና የተበሸረ ሰው ይሁሉ ይያለ ግን ሚስቱ አልፈልገውም ፍች ፈልጋለሁ ብላ ወደ ነቢያችን ከሰሰችው አላሁ አክበር ወይኔ ወይኔ والله العظيم እንዴት ይሄን ይሆናል የጀና ሰው አቅፋ ማደረው አቆ ነው በጀና የተበሸረ ሰው እቅፈርጋ ስታድር ትልቅ ንዕማ ነው لكن وندموش حصانوش اتهونو اشي ونتي نو فكر يا تدار مسسو مخونن اوقو موادد يما يواددو بالنا ميست ونتي نو بتنش اسات وسط يتقاتلو نو ملوي ني فكر يلهلو تدار اني انجا من انت من دمتلو علاقم لكن اسو يطلاتال اسوام تطلوالچ من اينت تدار ليهون نو ወይም አንዳቸው ይወዳል አንዳቸው ይጣላል ተመልከቱ እንግዲህ የثابت ابن قيس በጀና የተበሸረ የነቢያችን ኹጥባ የሚያደርግ ከፍተኛ ማዕረግ ያለው لكن ملكو كان فيه دماما ተቃላችሁ دماما ትንሽ ፉንጋ አይነት ነበር መልካል ነበረው ናሚስቱ ጣላችሁ طيب እንዴት የጀና ሰው ትጣላለች ይሄ ሌላ ጉዳይ ነው ملكو العجباتم تواست النساء ستاية ودسائلاتم سلزيه الفلقو مالج ودى نبياتشن كسستشو طيب نبياتشن منالو الفلقهم تلهالج طيب من لارق يا رسول الله مهروة يستهات مهر تملس اللهنا تقلق أثالوت الشيء عليك አንድ ጋርደን ሰጥቷል ነበር ትልቅ ጋርደን ፍራፍሬ ምናምን ይበቅልበት እሱ መለሰልችለትና ጣላቁ ንካሁ አወረደላት ማለት ነው እዚህ ላይ እውነቴ ነው ትልቅ ኮሜንት ለማድረግ ይቻላል። ከም ምን ወሲም ተቀላች ወሲም ውበት ያለው ቆንጆ ልጅ ጀሚል በጣም ቆንጆ የሆነው ሰየስላ ናረን ذات الحب እሳት ውስጥ ገብዶ ሊቀቀል ነው ويحترق في جهنم وكم من دميم سنت فنقال هو في رفيق نبينا محمد صلى الله عليه وسلم في الجنة تمركتاتشو قالوا اندوماج سنت فنقال اجرت القر منم دس ما يلملكو لكن نجي يا نبي اتشين غربت هنا بفردوس العلا قج امل سنت شي على اندزي سنت على دمو من لبلاتشو كليوباترا موناليزا يمتمثل لج سيدنا يوسف يمثل لج فاسق فاجر كجهنم كن ابو جهلنا كن فرعون غن لغن تقمط دمو باسات يمكقلاله نغرو ملك ادلم نغرو زر ادلم نغرو غوسا ادلم طياقيو ماننته مندنو حبتام نهدهانا ادلم وندموچ انمونينا نغرو التقوى والتقوى فقط ايه بتشانو اذا الميزان ليس في الدنيا بالنتيجه يعني بمطهو قطر بمطهو نطب بكماچو جنزب يله ملك منا من ادلمنا لب النبل لمالتنا ثابت ابن قيس ابن شماس عند تاريخ حلچو ሁላችሁም የምታቋት ብዙ ጊዜ ነገርኳችሁ هو الصحابي الوحيد عند صحابي يسو حلم بحلم يتايه نا بتكبار يوالچو حلمو ثابت ابن قيس بتشانو بحلمي شرعوي فردان فردم حلمت هايتو تبلو حلمو زنبله تسمو عليه ونتنا وشتنا وزنبله نو انتلو انجي بحلم ايتش بله يميوسن وساني يلم بديناتشن يثابت ابن قيس ابن شماس بتشانتش بتكبار يوالچو السو اندالكواتشو بتقرنت تقدلنا ከዛ በኋላ ለሊት ጓደኛው በጣም የሚወደው ጓደኛ ከሞት የዳነ ማለት ነው በዛ ጦርነት የነበረው በህልም አየውና ምን አለው ثابت بن قيس ጓደኛዬ ያለው ትናንትና በጦርነት እየተዋጋን እና ከተገደልኩ በኋላ የኔ ጋሻ ነበር የጦርነት በጦር የሚከላከልበት በልቤ ትሩ በብረት የተሰራ ቆንጆ ጋሻ ነበርና እገሌ ተባለው እኔ ከሞትኩ በኋላ ጋሻውን ሰርቆ ወስዶ በዚህ ቦታ ቆፍሮ ደፍነዋል እና ሂድና ለሰይድና خالد بن الوليد የጦር መሪ ማለት ነው ለሰይድና ابو بكر الصديق امير المؤمنين خليفه النبي صلى الله عليه وسلم ንገራቸውና ሄዳችሁ ያቺን ጋሻ አውጥታችሁ ሽጡት ሽጣችሁ እኔ እዳ ስላለብኝ እዳዬን ክፈሉልኝ አለ ትናንትና ስለ እዳ እናገር ነበር አይደለም ወንድሞች ትናንትና ነው ስለ እዳ የውላችሁ ثابت ابن قيس ابن الشماس بالدنيا ياله በጀና ተበሽሯል 101 በመቶ ጀና በእጁን የጨበጠው ሰውየው ላኪን በዚህች እዳ አላህ እንዳይከለክለው ፈራ ከዛ በኋላ ሰውየው ሄደና ወደ አቡበከር ሄደ ወደ خالد بن الوليد ሄደ እንደዚህ እንደዚህ እና እንግዲህ ثابت ያቆታል دمو صحابي نو بجنة تبشر نو سيدنا أبو بكر الصديق خالد لكننا خالد هيدو ياتشي غشا كذا تكفروا بوتا أوتوتو أمتوتنا شاتوت إداون كفروا لت إنا بهلمية تاية نقر بتقبار يوالي فرد يتسات أبت يثابت ابن قيس حلم بيتشانو إشي ثم قال سبحانه وتعالى كذاك الطلو إن الذين ينادونك من وراء الحجرات أكثرهم لا يعقلون ولو أنهم صبروا حتى تخرج إليهم لكان خيرا لهم والله غفور رحيم ثاب يعني يهيش آية ورد شو اندموش اندو الأقرع بن حابس يمبال عند الصحابي نبر قد أرتنيانو جلفنو جلف مارت من مسالات شو لسلاس سايال هنا سو يالتماري የገጠር ሰው አንድ ሁለት ብቻ የሚያቅ ሌላ ያቅም ወይም ግደለው ወይም ማረው ነው ሌላ እንትን የለም ኔጎሺየሽን የማያቅ እና ብዙ ያልተማረ ጅህልነት ያለው ማለት ነው ገጠርተኛ እና ከገጠር የመጣ ነው ከነዛ በጣም በዱ የሆኑ ሰዎች ናቸው እሱ ያለበት አሚራቸው ነው መጣና እንግዲህ ነቢያችን አስልመዋል ሰሃቢ ነው ላኪን ትንሽ አደብ ጎድሎት ነበር ጠባይ ትንሽ አደብ ጎድሎት ነበር ወደ ነቢያችን መጣና ነቢያችን ሰለም የቤታቸው በር ያኒ እፊቱ እያለ ከዛ በኋላ እስቱ በስተጀርባ በጓሮው በስተጀርባ ሄደና ያ ሙሐመድ ያ ሙሐመድ ናውጣ ፈልግሃለሁ አለ ልብ በሉ ወንድሞች ለነቢያችን ሙሐመድ ይባላል ሙስሊም ሙሐመድ አይለውም ወይም يقول محمد صلى الله عليه وسلم او نبينا حبيبنا رسول الله نومتلو انت محمد قالوا بعند جراتشو على الساتشو ندميبالو ناس توطا فلقها له نبياتشن زمالو محمد وطا كون امله نبياتشن زمالو بسوستنيا غزي من عليه يا محمد ان مدحي زين وان ذمي شين እኔ ያመጎስኩት ኮ እኔ ያመጎስኩትና እኔ ከፍ ያደረኩት ከፍ ይላል እኔ ደሞ ያቋሸሽኩትና እኔ ዝቅ ያደረኩት ዝቅ ይላል ውጣ አለው قال النبي صلى الله عليه وسلم ذاك الله حلت ذاك هو الله انت አይደለህ ዝቅ ያደረከው ዝቅ የሚለው ከፍ ያደረከው ከፍ የሚያደርግ الله ብቻ ነው አንተ አይደለህ ማለት እና ነቢያችን ወጡና አደብ አለመኖሩ አላህ መሰከረለት ማለት ነው ምን አለ ان الذين ينادونك من وراء شوف من وراء الحجرات በቤቱ ቀጥታ መጥቶ አንኳኩቶ ያ ረሱላህ ከማለት በስተጀርባ ሄዶ በዛ በጣም ቆን መጥፎ ነው እኔ ቤት በስተጀርባ ሄዶ የሰውን አውራ ማየት ወይም ደሞ በማይገባ ሄዶ ሲጠራኝ እኔ ደነግጣለሁ ባቡ በዚህ ነው በሩ በዚህ ነው በስተጀርባ ሆዶ የሚናገር ለምን እና ምን አለ አላህ ስብሐ ወተዓላ ان الذين ينادونك من وراء وراء من خلف من وراء الحجرات اكثرهم لا يعقلون اولا يصحابي عقل እንደሚጎድለው አደብ እንደሌለው አላህ ስብሐ ወተዓላ መሰከረለት اكثرهم لا يعقلون عليه من አለበት ትንሽ ሰብራ አርገው ነቢያችን ራሳቸው ለመስጊድ ብሎ ለስራ ብሎ ሲወጡ በመንገድ ያገኛቸው ነበር ወለው انهم صبروا حتى تخرج اليهم انت راس ለስራ ብለ ስትወጣ እስከዛ ድረስ ሰብር ቢያረግ ነበር لكان خيرا لهم ይጥሩ ነበር الله ይወደው ነበር طيب من ልታረገው ነው ጌታዬ والله غفور رحيم لهنما غفرنلت عفو بلنوال على سبحانه وتعالى ان انغدي اندزي عينت سرا ميسرا اسك يوم القيامه ادب يللو سو يه ايا انببلت ببيته كميمطا بستجربا يمطال تلقو شيخ انت محمد نبياشن متوال هون نبي يلم لكن تلقو عالم تلقو شيخ باند سمو ارغه انت سعيد انت مصطفى بله ست تراو دمو على غباب غزيو بما يفقد بوتا يهلو الله سبحانه وتعالى يودهم لكن اذاننا ان الله والله غفور رحيم بلو زقاو يا اخوه يعجبني امر الله في التوبه الله سبحانه وتعالى يسو توبه يعني مار ولا لا نو والله العظيم اي انسان لو ارتكب ذنبا تقشعر منه الجلود تلك وانجل قوداتشن يعني انتنو مياقاتل سونتاشن مياقاتل وانجل تلك وانجل بيادرك تمام تراراوچونكم يميفرسبت وانجل بيادرك لكن لو تاب تاب الله عليه تملكتو وندموچ عندو متتو لناتو يسغاغنيت بيادرك اسجددو اسجددو سغاغنيت ارغو يعني كذا وهلا توف بلا توف بلو بيهد من تلالاچو وندموچ لناتو توف بلو سغاغنيت ارغو مطفو سرا سرتو بيهد كزي يبلط كشرك بهالا كزي يبلط وانجل الله نينجا لباچنا يقبلو بيهونم توبا كالي الله يغفر لتان ይህ እንደ ሳምፕል ነው ምለው ያለው ወንድሞች እንደ አብነት ነው ይሄ እንደ ምሳሌ ነው ከዚህ የበለጠ ኢንሻአላህ ሽርክ ቢሆን ሽርክ ከሽርክ ይበልጣል ሰው ቢያሻርክ ቢከፍር በስህር ውስጥ ገብቶ ሰው يعني ስህር ቢያደርግ ይፈልገውን ያድርግ لو تاب تاب الله عليه لكن يتوب قبل الموت يتوب روحاتين ودغوراتين كما امطاتوا بفيت توبه قال الله يقبلوا يقول سبحانه وتعالى والذين لا يدعون مع الله إلها آخر يعني بشرك يما يغبو سوت ولا يقتلون النفس التي حرم الله إلا بالحق نفس يما يقتلوا ولا يزنون ثلاثه درجه يا زو زنا نو زنا يما يدرغو ومن يفعل ذلك يلقى اثاما انذي ثلاث وانجلوش يدرغه بتام كباد وانجل نو عليه يضاعف له العذاب يوم القيامه ويخلد فيه مهانا بلو مجرشا من عليه الا من تاب كذي كنذي ثلاث تلالق وانجلوش توبه عليه وآمن وعمل عملا صالحا تواب له طرسرا مسرت كجمره طبعا ايمان الله طيب فاولئك يبدل الله سيئاتهم حسنات وكان الله غفورا رحيما انذي سوچ وانجلاچو بቻ አይደለም የሚታጠበው بس بل تقلالا وانجلاچو بمولو ود حسنات يقيروا على الله سبحانه وتعالى 10 مليون وانجل كدرك توبه كالك عند كان 10 مليون حسنات مزجب الهل هكذا قال جمهور العلماء وعلى رأسهم الإمام عبد الرحمن السعدي صاحب تفسير السعدي يمبالو تفسيرا لي بتقام مودرني هنا تفسير تلك عالم اندزيه بالوال سيئات ود حسنات كثير الهل الله سبحانه وتعالى بل إنيا يتمارنو نقرأ لسورة البروج تفسروا على ذلك سورة البروج الله سبحانه وتعالى تملكته من عليه يا نغس حياشي مؤمنوش بأسات وسط أرغو يكالاتشو إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق نزا يا نغس كأشكرتشو هنو حيا مؤمنوش بأسات وسط أسكبتو كالو يتالاتشو سو توباب النرو الله يكبر لثنا بر ለነዛ የተገደሉ ይከፍላቸው አላህ ለሱ ደሞ ተውባው ተቀብሎ ጀና ያስገባው ነበር ላኪን ተውባ ሳይሉ ሞቱ ان الذين فتنوا المؤمنين يعني قتلوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق سبحان الله يا ايها النبي الله سبحانه وتعالى من الهلال يا ايها النبي لما تحرم ما أحل الله لك تبتغي مرضات أزواجك والله غفور رحيم نبياتشن عندك أن حلالي هوني حرام بلو يعني إني هيتشن سيت يعني الوداتهم إني الكرباتهم يهيتش سيت تتقلق أتال له منامن بلو حلالي هوني نقرس الحرمو نبياتش صلى الله عليه وسلم قسس أتشو الله سبحانه وتعالى يا إيه والنبي لما تحرم ما أحل الله لك الله حلالي أدرق لها أنت حرام تلاله بل لزاري والله غفور رحيم عليه سلازي ماننياوم يفلقون ونجل أرقو مالتي أدلم ونموج لكن شيطان تجعوة باتشونا بتلك ونجل يودك أسو يعني يهن ونجل لما دمسس يفلق أسو كالله ما تارك يفلق أسو عندي التوبة تبك على شنو ملو إشي ثم قال سبحانه وتعالى كذاك أطول يا الله دي نقرمت آهن አሁን ነው እንግዲህ በደንብ እንድትሰሙኝ የሚያስፈልገው የኛ ስራ መጣሁን የኛ በየቀኑ ባይሆንም የኛ ባይሆንም ያብዛኞቻችን ወይም ደግሞ አንዳ የከፊላችን ስራ መጣ አንዳንዶች ብዙ ሰዎች አሉ ይሄን አይነት መጥፎ ስራ ያላቸው መጥፎ ጠባይ እንግዲህ መጥፎ ጠባይን ለማረም ነው ይሄች ሱራ የመጣችው يقول سبحانه وتعالى يا ايها الذين امنوا ان جاءكم فاسق فتبينوا ان جاءكم فاسق بنبأ فتبينوا ان تصيبوا قوما بجهاله فتصبحوا على ما فعلتم نادمين ان انت سوچ ان انت بني امناچو مسلموچ مؤمنوچ عند وري كمتا زنبلاچو اتتقبلوت زنبلاچو اتتقبلوت يه يالهونا وري ميامت او فاسق نو مجمريا يالتنقري يالتدرقي يالتكسطي يالتبالي በቃ ከኪሱ አውጥቶ መጥቶ ለአንድ ሰው ይነግረዋልና ያ ሰውየው ደግሞ ወዲያውኑ እንደ እሳት ይቃጠልና እርምጃ ይወስዳል። ትንሽ ረጋ በል፣ ይህ ሰውየው ያመጣው ወሬ ትክክል ነው ትክክል አይደለም በል። ወንድሞች ይህን በጣም ይጎድልብናል። ይህ ነገር በጣም በጣም መጥቶ አንድ ሰው ትናንትና ከእገሌ እንደዚህ እንደዚህ ይልህ ነበር፣ ያቺ ጥላቻ አለች አይደለም፣ ከዛ ትነሳና ቀጥታ ትቃጠላለህ። ገና ሳታረጋግጥ ገና ኢንቨስቲጌት ሳታርግ ይህ ነገር ይከለክለናል አላህ ሱብሓነሁ ወተዓላ። ነገሩ እውነት ቢሆንም ያመጣለሁ ወሬ እውነት ቢሆንም ተረጋጋ። ትንሽ የአላህ ትእዛዝ ነው፣ መጀመሪያ የአላህ ትእዛዝ ነው። ላንተም ጤናማ እንድትሆን ተረጋግተህ ወሬውን በደንብ መቶ በመቶ አረጋግጥና ከዛ በኋላ የምታደርገው ታደርጋለህ። ያ አዩሃ ለዚነ አመኑ ኢንጃአኩም ፋሲቅ፣ መጀመሪያ ያልሆነ ወሬ የሚሰራጭና የሚያስተላልፍ ሰው ፋሲቅ ነው፣ እውነቴ ነው። ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ፣ አረጋግጡ። ያኒ ወሬው ልክ ነው ወይ ተብለዋል ወይ ተከስተዋል ወይ፣ መጀመሪያ ረጋ ብለህ አረጋግጥ። ካልሆነ ግን አንቱሲቡ ቀውመን ቢጀሃለትን፣ በጅህልነት ሳታረጋግጥ ወይም ሰው ትመታለህ ወይ ትሰድባለህ ወይ ትገድላለህ፣ እስከ መግደልም ይደርሳል። ፈቱስቢሑ ዓላ ማ ፈዐልቱም ናዲሚን፣ ሳታረጋግጡ ያደረጋችሁት እርምጃ በጣም ይቆጫችሁና ትጸጸታላችሁ፣ ሰው ትገድላላችሁ፣ እንደገና እናንተ ትገደላላችሁ። ወይም በዚህ ባልሆነ ወሬ ጦርነት ይነሳል፣ በሁለት ቀቢላ፣ በሁለት ዓኢላ፣ በሁለት ቤተሰብ መገዳደልና መሰዳደብ መጣላት ይነሳል ይላል። በደንብ ትከታተሉኛላችሁ ወንድሞች? ትንሽ ሰፋ አድርጌ ልግለጸው። ይህ እንዴት ናችሁ? ደህና ናችሁ? ረሲቨሩ የልባችሁ ረሲቨር እንዴት ነው? አሁን ደህና ነው? ይቀበላል ወይስ አይቀበልም? እሺ በደንብ እስቲ ተከታተሉኝ። ይህችን አያ ብቻ ይህችን አያ በደንብ ልገልጻት ነኝ። እሺ ወረደ ፊ ሰበብ ንዙሊሃ፣ መጀመሪያ ይህችን አያ አላህ ያወረዳት በአንድ ምክንያት ነበር። በኒ ልሙስጠሊቅ የሚባሉ አንድ ቀቢላ ነቢያችን ስ ሰለም ሄደው ጦርነት ከፈቱና አለምንም ጦርነት ያሰለሙ ቀቢላ ናቸው። እነዚህ በኒ ልሙስጠሊቅ፣ በነገራችን ላይ በኒ ልሙስጠሊቅ የሰባት መቶ ገባር አገር ነው። እና ጦርነቱ ከተጨረሰ በኋላ አንዲት ነበር ጅወይሪያ የምትባለው በጣም ቆንጆ ነች። የአሚሩ የዛ በኒ ልሙስጠሊቅ የነበረው አለቃቸው የእሱ ልጅ ነች። ተማረከች። ከተማረከች በኋላ አሁን ስነግራቸው የነበርኩ ሰሓቢ ሳቢት ብን ቀይስ ብን ሸማስ በሱ እጅ ወደቀችና እጣ ነው የሚያደርጉ ባሪያዎች ናቸው እነዚህ የተማረኩ። ከዛ እጣ ተደረገና በሳቢት ብን ቀይስ ብን ሸማስ እጅ ወደቀች። ምን ይመስላል ሳቢት? ወንድሞች ቆንጆ ነው፣ በጣም ቆንጆ ነው ሳቢት። አሁን የነገርኳችሁ ኖ ትንሽ የፉንጋነት እንትን አለው፣ ፉንጋ ነው። ይህች ደግሞ የአሚር ልጅ ነች፣ በጮማ ያደገች ልብስዋ ሐሪር ነው። የምትረግጠው እንት ፈርሽ ደግሞ ስፖንጅ ነው። የምትተኛው አልጋ ማሻአላህ ማሻአላህ ነው። እሷ ደግሞ የአሚርነት እንትን አላት። አሁን በአንድ ገጠርተኛ ሳቢት ስትወድቅ አልተስማማትም። ፍታኝ አለች፣ ነጻ አውጣኝ አለችው። እሺ ነጻ ላወጣሽ 9 ኡቅያ ዝሀብ አምጪ አላት። በዛ ጊዜ 9 ኦንሳ ማለት እኮ ነው። 9 ኦንሳ ሱብሓነላህ አልዓዚም ብዙ ነው። በዛ ጊዜ ብዙ ሺ ነው እንትኑ። ከየት ታምጣ? ተማርካ አሁን ባሪያ ነች። የምታመጣበት ገንዘብ የላትም። አሁን ቀጥታ ወደ ነቢያችን ሄደች። ፈቃለት ያ ረሱላላህ ነዓም ሳቢት ብን ቀይስ የኔ ጌታ ነው የገዛኝ አልወደድኩትምና ነጻ ሊያወጣኝ 9 ኡቅያ ወርቅ አምጪ አለኝ። ከዛ በኋላ ነቢያችን ምንም ሀሳብ የላቸውም ስለ እስዋ። ላኪን ዋሒ መጣላቸው። እንዴት ዋሒ መጣላቸው? ትናንትና ትናንትና ስንናገር የምታስታውሱ ብቻ እናንተ አታስታውሱም። ወላሂ ትናንትና የምታስታውሱ ከሆነ አላህ ስብሐ ወተዓላ ለነቢያችን ዋሒ ሲልክ ሶስት አራት መንገድ ነበር አልኳችሁ። አንዱ በጅብሪል አማካይነት ነው፣ ቁርአን በዚህ ነው የወረደው። አንዳንድ ደግሞ ነቢያችን አንድ ነገር ሲያስቡ አላህ ስብሐ ወተዓላ በጭንቅላጣቸው አንድ ነገር አስገብቶ ያርማቸዋል። አሁን መጣችና እፊታቸው ቁማ ያ ረሱላላህ ነዓም፣ እኔ ነጻ እንድወጣ ፈልጋለሁና ገንዘብ ሰብስብልኝ፣ ከነዚህ ሰሓባ 9 ኡቅያ ወርቅ ፈልጋለሁ አለች። ነቢያችን አይዋት ከአላህ ትእዛዝ መጣላቸው። ለምንድን ነው ትእዛዝ የመጣላቸው? አንድ ነገር ስለሚከሰት ነው። ፈቃለ አወ ኸይረ ሚን ዛሊክ አልዋት፣ አንቺ ወርቅ ልክፈልልሽ እና ያኒ ነጻ ልትወጪ ነው፣ ግን ከዛ የበለጠ ብሰጥሽስ? ከዛ የበለጠ ምንድን ነው? ከዛ የበለጠ ወርቁን እከፍልልሻለሁና ነጻ ትወጪያለሽ፣ ከዛ አገባሻለሁ። እኔ እንጃ ወላሂ፣ ፌንት ሆና መውደቅ ነበረባት። በጣም ደስተዋ ከፋልና እሺ አለች። ነቢያችን አመጡና እንግዲህ ምርኮኛ ምናምን ገንዘብ የተማረከ ያኒ ክፍያቸው ይወስዳሉ። ከዛ 9 ኡቅያ ወርቅ ለታብት ብን ቀይስ ሰጡትና ነጻ ወጣች፣ አሰለሙዋት። ከዛ በኋላ አገቧት ማለት ነው። እሺ፣ ከዛ በኋላ ካገቧት በኋላ ይህ በመንገድ እኮ ነው ወንድሞች፣ ከጦርነቱ ወደ መዲና እየተመለሱ የተከሰተ ነገር ነው። አገቧት። አኢሻ ምን ትላለች? ወላሂ ጁወይሪያ ካየሁ አኢሻ ከእሳቸው ነበረች፣ በእንትኑ በጦርነቱ ከነቢያችን ጋር ጎን ነበረች። ካየህዋት በኋላ ጠላህዋት፣ ልገድላት ትንሽ ነው የቀረኝ አለች አኢሻ በቅናት። ነቢያችን አሁን ይህችን ካዩ አይተዋትም፣ ያገቧታል ብዬ ፈራሁ። ደበ ፊ ቀልቢ ሩዕብ ትላለች፣ አንቀጠቀጥኩ በፍራቻ ላይ። ከዛ በኋላ ያሰበችው ነገር የጠረጠረችው ነገር መጣና ነቢያችን አገቧት። በጣም በጣም አዘነች አኢሻ። ላኪን ተመልከቱ፣ ሀዘንዋ ወደ እንትኑ ወደ ምንድን ነው ወደ ደስታ ሊቀየር ነው። እንዴት ከገቧት በኋላ 300 እስረኞች ነበሩ የታሰሩ ከኔ ጋር ሁኑ ወንድሞች። ልክ እንደ ጁዌይሪያ ታስረው ተማርከው የመጡ ባሪያ የሆኑ 300 ነበሩ። የጁዌይሪያ ዘመዶችና ባለ አገራቸው ነው። አሁን ተመልከቱ ሰሓባዎች በጣም ነቢያችን ይወዳሉ፣ ነቢያችን ያከብራሉ። ተሰበሰቡና ሰሓባዎች ምን አሉ? እናንተ ሰዎች አሉ፣ ጁዌይሪያ አሁን የነቢያችን ሚስት ሆነች። አው የጁዌይሪያ ዘመዶች እነዚህ 300 ያሰር ናቸው እኮ አሁን የነቢያችን አማቾች ሆነዋል። ልክ ነው አሉ። እንዴት የነቢያችን አማቾች እንደ ባሪያ አድርገን እንይዛቸዋለን? ለነቢያችን ክብር ብለን ነጻ እንበላቸዋል። 300 ወጣቶች የጦርነት ሰዎች ናቸው። ለነቢያችን ክብር ብለው እነዚህ ሰዎች ነጻ አልዋቸው። ሱብሃንአላህ። እነዚህ ሰዎች ደግሞ ተሰበሰቡና ምን አይነት ጸጋ ነው? ለነቢያቸው ክብር ብለው ለኛ አለምንም ገንዘብ አለምንም እንትን ነጻ ብለውናል። አዎ እኛ ደግሞ ለምን አላህን ለማስወደድና ነቢያችንን ማስወደድ ለምን አናሰልምም አሉ። እስቲ ውለታችን ንክፈላቸው አሉና 300 ሰዎች፣ አንዳንድ ዑለማዎቹ 700 ይላሉ፣ 300 ሰዎች በአንድ ደቂቃ አሽሀዱ አን ላ ኢላሀ ኢላላህ ወነሽሀዱ አነ ሙሐመድ ረሱሉላህ ብለው ወደ እስልምና ገቡ። አውቃቸዋል ወንድሞች። ሕክማው አላህ አግባት ያለው ያላቸው ለነቢያችን ሕክማውና ፍሬው ይህ ነበር። አኢሻ መጣችና እቅፍ አድርጋ ለጁዌይሪያ ሳመቻት። ወላሂ ተጉል ያ ጁዌይሪያ ማ ረአይቱ ምን ኒሳ ነቢ ስ ሰለም አብረከ እምረአ ምንክ፣ የነቢያችን ሚስቶች በረካ ያላት እንዳንቺ አላየሁም፣ ባንቺ ምክንያት 300 ሰዎች አሰለሙ ብላ እቅፍ አድርጋ ሳመቻትና መንከባከብ ጀመረት አኢሻ ማለት ነው። በኒ ልሙስጠሊቅ አሰለሙ። ነቢያችን ሳ ሰለም ወደ መዲና ገቡ። ትንሽ ቀን ቆይቶ ያሰለመ ሰው ምንድ ነው ዋጅቡ? ሰላት ይሰግዳል፣ ዘካት ያወጣል። ነቢያችን ሳ ሰለም عنده الوليد ابن عقبة ابن معيط ابن بالو صحابي هيدنا ودا بني المصطلق الزكاة زكاة يا حبتاموچو زكاة سبسبة حمطالين قالوت نبياتش صلى الله عليه وسلم كذا بحالا بمنجد يهدي الوليد ابن عقبة ابن ابو معيط تنش يخيانة نقرى درقه نا تنش يخيانا نقرا درقنا من علي اهون كو كهيدكو يقدلون يال النزي سوچ نا كما قدل ني لمن الواشم بلو النسو زكاة يسبسبو ينبياتشن ملئك تنيا يتبقو ناتشو سو يوغن كما قد انداي قدلون بلو تملس اشي انداي قدلون تملسكو لمن عيلم لنبياتشن اندزي هالعلم من علاتشو شوف يهنو انقدي يا أي انتنو يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا الرجاء قلت يا لو لزينو إن مت أنا ودا نبياتشن وشت نجر تناجره من على شو يا رسول الله بني المصطلق هيجة زكاة ستون زكاة سب سبعة ستون سلعة شو إنين لما جدل بقى بتأم أسبونا تسمع منا إنين لما جدل ውሳኔ ስለወሰዱ እኔ ደግሞ ሸሽቼ መጣሁ ከነሱ አምልጬ መጣሁ ትንሽ ብቆይ ነሮ ይገድሉኝ ነበር አላቸው ነቢያችን ደነገጡ እንዴት እንደዚህ ሆናል አሉ እንዴት የኔ መልእክተኛ ሊገድሉ ነው ብለው ነቢያችን ደነገጡና ከዛ በኋላ የኻሊድ አሉት نعم እና 400 ወታደሮች ይዘህድና ቀጣቸው አሉት 400 ወታደሮች ይዘህደ أنا يميقباتش وكتات ستاتش وبلو نبياتشن والتادروش أدرقو خالد من الوليد أمير أدرقو ليلو كتسيلو يبني المصطلق أمير مدعا ودى نبياتشن منا لاتشو يا رسول الله ملك تنيان دتلك يتأبك نهكونو يهيني هل قنزب سبسبن يا زكاة ودى انت لنلكو سنل يهانت ملك تنيان كوال مدعا لنم نبياتشن دقنا دنقتو الوليد ابن عقبة ابن معيط ابن بالو سو لكي لتقدروت بلاتشو تسمامتاتشو عملتونا يومتا كموتنا يدانا والو ارى رسول الله هنقر التكسطة بيش انك الله تأتش ما يمتعامي هنقر كسل من بوهالا نفاق ابن بال نقر يلنم عند سو يمتع اللم ديهم قنزبو يو يزاكاتو اني يجيو متشاله بلو اميرو متعنا لنبياتشن سيساتاتشو يهيشن آية وردتش كونجو وراردنو يوردتشو يا أيها الذين آمنوا نقروا لنبياتشن نو نبياتشن سعى سلم سعرقا قطو خالد من الودين بوتادر نتارقو سيلوكوت على الرقا قطو نبياتشن بك أدميا لنبياتشن نو ولتنيا لمو لأمة محمد نو يا أيها الذين آمنوا إن جاءكم فاسق فاسق بنبأ فتبينوا البزياء أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين لك النبيات شن يتكستبع شون هنا قرن دي أهون تملكتوا خالد من الوليد أردت ما توتا الدروش جقناهون وسحبوا وشهدوا بني المصطلقة من بالك أبي لا الليلث قبتوا انكت ترقوا بفجات شو تتأياك إمانو نبيات شنو متأياكو مكنياتهم سيارقاق قطو وتهدر ملاكات شو بتعام الله تقطع بچونا ايهن آية ورده تمام طيب ولو كان خالد ذهب وقاتلهم وقاتل منهم ماذا سيكون الأمر من لهن وندموج نبياتشن القسو القسو القسو اليوم موتو نبر ايهن نقر بيكسف نور لكن الله سبحانه وتعالى ايهن آية ورده اذن تريث تثبت انمسو سيتمهم وند እንዲያውም መቶ በመቶ የምትጠረጥረው የነበርከው ነገር ይዘውልህ ሲመጡ ይሁን ወሬ መቶ በመቶ ልክ ነው ብለህ አትቸኩል ትንሽ ቆይና እስቲ አረጋግጥ قبل ان تاخذ اجراءات ربما ستسمع تهمه تتهم فيها وندوج سيتوج يسمعچو ነው وندوج قسلاችን ينكحو كو ነው والله ممكن أنت أهوني متسمعني አንተ ያልዋልከው ያላደረግከው ያላሰብከው ነገር ስላንተ ይወራል። ምን ትላለህ? አረጋግጥ። ስላንተ ይወራል። ሰው መጥቶ ነገረህ እንደዚህ እንደዚህ እኮ ተብሏል ስላንተ ይልሃል። ልክ እንደ እሳት አትቃጠል። ትንሽ ረጋ ብል። ይህን ረጋ ማለት ግን ችሎታ የለንም። እንማረው። አሁን ከዛሬ ጀምረን እስክንማረው ወአንተ ላ ተድሪ አንሃ የማታውቀው ነገር ያላሰብከው ነገር መጥቶ አንዱ እንደዚህ እንደዚህ ተብለዋል ስላንተ ሲልህ ተረየት። እሽ ማለት ተረየት? ረጋ ብል። ወአሕመቀ ናስ በጣም ሰነፍ የሆነው ሰው አሉ መን ዩሰድቁ አይ ኸበር አን ሸኽስ ማ የፈለገውን ሰው መጥቶ ቢነግርህ ቀጥታ የሚያምን ሰው መጥፎ ሰው ነው፣ ሰነፍ ሰው ነው። ሳያረጋግጥ ቀጥታ ወሬውን የሚቀበል ይህ እውነት ነው ፋንዲያ ነው ሰውየው እና በጣም ተረየት ይላሉ። አንድ ቅሳ ልነግራችሁ ነኝ። እንዲያውም ሁለት ቅሳ ናቸው፣ በእኔ የዋሉ ናቸው። በእኔ ሼክ እብራሂም ስራጅ አሁን የሚናገራችሁ በእኔ የተከሰቱ ብስሚላህ አሰላሙ አለይኩም ወረህመቱላህ ወበረካቱ። አሰላሙ አለይኩም። የኔ ይሰማል? ኦኬ። ኡስታዝ አቡ መሐመድ ማይክ ለቀዋል። ኦኬ፣ አሁን ተመልሰዋል። ኦኬ፣ አሁን ገብተዋል መሰለኝ። ኡስታዝ እየሰሙኝ ከሆነ ኢንሻአላህ የደረሱት በእኔ ላይ የደረሰ ብለው ልክ ሲጀምሩ በዛ ነው ያቋረጡት። በእኔ ላይ የደረሰው አሁን ልንገራችሁ ብለው በዛ ላይ ነው ያቋረጡት። ኢንሻአላህ ማይክ ፍሪ። ኢንሻአላህ ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደገና ኡስታዝ ገቡ? ኡስታዝ ኡስታዝ እየሰማችሁ ነው? አችሁ እውነትህ ነው አረጋግጣል? አዎ አረጋግጫለሁ ብሎ ነገራቸውና ደነገጡ። አንዱ ምን አለው? ወንድሜ አረጋግጠህ ተነጋገር አለው። እኔ ከአንድ ሳምንትም አልሆነም ከእሱ ጋር ተገናኝቼ በሪያድ ነው የመጣሁ አለ። ሰውየው አፈረና ምን አላቸው? አረ ወላሂ እኔ እውነቴ ነው። እንዴት አረጋገጥ ካሉት ወደ ሚስቱ ደውለናል አለ። ወደ ሚስቱ ደውዬ ምን ነው የተከሰተው? አላህ ሰብሪ ይስጥሽ፣ ሼክ እብራሂም ታሰሩ፣ አላህ ስብሓን ተዓላ ላንቺም ሰብሪ ይስጥሽ፣ ለሳቸው ደግሞ እስቲ አላህ ይርዳቸው ምናምን ብዬ ስጠይቃት ሚስቱ ወላሂ ምን እናርግ እንግዲህ አላህ ከተበለት እኔ እንኳን አትሄድ እያልኩት ነበር፣ ላኪን እሱ መሄድ አለብኝ ብሎ ወደ አስመራ ሄደና አላህ ከተበለት ነው እንግዲህ ዱዓ አርጉለት አለችኝ ሚስቱ አላቸው። አሁን አመኑ። እኔ ወደ አስመራ መሄድም ሀሳብ የለኝም፣ አልሄድኩም፣ እዚህ ሪያድ ቁጭ ብዬ ኮ ነው። ከየት አመጣው? ምን አይነት ሰው ነው? አናቅም። እንደዚህ ሲላቸው አመኑ። ካመኑ በኋላ እኔ እንግዲህ ሚስቴ ገና አልሰማችም፣ ወደ ቤት ሄድኩና ምን አልኩዋት? እሙ መሐመድ አልኩዋት። ናዓም ሰምተሻል ወሬው? ላ ምን ነው? ወላሂ እንደዚህ እኮ ነው። አንድ ሰው ደወለልሽ? ኧረ ደወለልኝ የለም። ሼክ እብራሂም እኮ ወደ አስመራ ሄዶ ታሰረ፣ እስር ቤት ገባ፣ የት እንዳለም አይታወቅም ብሎ ሲነግራቸው እረ አረጋገጥ ሲሉ እረ ለሚስቱ ወደ ሚስቱ ደውዬን ሚስቱን የነገረችኝ። ሴት ልጅቷ ፌንት ልትሆን ፈለገች። ምንድን ነው የምትለው አለችኝ። ወደ አንቺ የደወለ ሰው የለም? እንዴት ይደውላል? ደግሞ አንተ ሪያድ ቁጭ ብለህ እንዴት ሄደዋል እላለሁ አለችኝ። ሱብሓነላህ አልኩትና ነገሩ ከዛ በኋላ ሰውየው ፋስቅ መሆኑን ተረጋገጠ። ፈቁልቱ ለሃ አሰሚዕት ልኸበር አኒ ቃለት ላ ፈጁነ ጅኑኑሃ ልክ ወላ እንደ እብድ ሆነት። ሙሐመድ ማን ነው እንደዚህ ያላለች? ተዓጀበት ወቃለት ሃዛ ልኢንሳን ተመልከቱ፣ ያለችን ቃላት ተመልከቱ። ሃዛ ልኢንሳን አከለሁ ልሐሰድ ሐሰድ የበላው የሐሰድ ትርፍራፊ ነው ይሰው አለችኝ። በሐሰድ የተበላ በሐሰድ የተቃጠለ ክፉ ነገር የሚያስብልህ ሰው ነው አለችኝ። እውነትሽ ነው አልኳት። ወልሕቅድ ወልሐሰድ ወልፊትና በጣም ስቀን እንደዚህ በቃ እንትን ብለናል ማለት ነው። ተመልከቱ እንግዲህ ወደ ሚስቱ ደውዬ ሚስቱ እንደዚህ በቃ አላህ አትሄድ እያልኩት እረ አልሄድኩም፣ እኔ ለማሄድም አላሰብኩም፣ በዚህ ሪያድ ነው ያለሁ። ይህ ነገር ቡህታን ይባላል። አላህ በአርሽ ሆኖ እየሰማ ነው። እና እኔ እውነቴ ነው ስሰማው ገረመኝ፣ በጣም ገረመኝ። ይህ አንደኛው ነው። ግን ሁለተኛው ቅሳ ተመልከቱ እንግዲህ ልክ ከሚስቴ ጋር የተገኘ ነው ገር ነው ደሞ ይህ ነገር። አልቅስ ታኒያ ወንድሞች ካነት አሸድ ሚን ዛሊክ ከዚህ የጠነከረች ና ከዚህ በላይ የምታሳዝን ቅሳ ነች በእኔና በሚስቴ የተገኘ። እኔ አንድ ትልቅ ሱቅ ነበረኝ እዚህ በሪያብ የልብሳ ልብስና የጌጣጌጥ ምናምን እንደዚህ ብዙ እንትን የሚሸጥበት ልብስ እንትን ሱቅ አለኝ ነበረኝ። አሁን ቀየሩት ወደ ሌላ እና እኔ ወደ ሱሪያ ሄድኩ። ሱሪያ ብዙ እቃ ለማምጣት ብዬ ሱሪያ ብዙ ኮቶን ይገኛል በየአይነቱ ልብስ አረቦች የሚወዱት ልብስ ስለሚገኝ ወደ ሱሪያ ሄድኩና እዛ በየዌር ሀውሱ በየንትኑ እየሄድኩ አንድ ወር አደረግኩና የአንድ 150,000 200,000 የሚሆን እቃዎች አመጣሁ ማለት ነው። ግን አንድ ወር ቆየሁ እዛ። ተመልከቱ አንድ ወር ከቆየሁ በኋላ ከዛ በኋላ መጣሁ። ተማም ጠይብ ሴቶች ለሚስቴም ብሎ ነገሯች አቡ ሙሐመድ እኮ አንዲት ሱሪያዊት አገባ። ወደ ሱሪያ ሄደዋል አይደለም? እዛ አግብቶ በጣም ነው የወደዳት። እንዲያውም አርግዛለች። አሁን የአንድ ወር የሁለት ወር እንትን አላት፣ እርግዝና አላት አልዋት። ሴትዋ በቃ ትንሽ ቀራት ልታብድ፣ ኡሙ መሐመድ ማለት ነው። ወዩቃል አነሃ ሓምል አረገዘች አሉት። ፊ ሻህር ታኒ አው ታልት ምናምን አልዋት። ጠይብ ሚስቴ ጥሩ ነበረች እና ተቀየረችብኝ፣ በጣም ተቀየረችብኝ። ወኩለማ ደኸልቱ ከውጭ ወደ ቤት ይገባና ኬፊክ የኡሙ መሐመድ ያ ሐቢብቲ ኬፊክ እላት አለሁ። ከዛ በኋላ አለ ነፍስ ትመልሳለች፣ ደህና ነኝ ብላ ዝም ትላለች። አንደኛው ቀን ብዙ አላተኮርኩም። በሁለተኛ ቀን ትንሽ ማሰብ ጀመርኩ። ምንድን ነው እንደ ድሮ አይደለም። ያ ሐቢብቲ የኡሙ መሐመድ ስላት በቃ መታቀፍ ታደርገኛለች እንደዚህ ነበር። አሁን ግን እንዳኮረፈች ሁለት ቀን ገና አልተሰማኝም። በሶስተኛ ቀን እምተነአት አን ወተቀየረ ለውኑሃ ፊትዋ እየተቀየረ ሄደ። ራሱ ከለሩ የፊትዋ ከለር እየተቀየረ ሄደ። ፈፊ ልየውም ሳልስ ሸዓርቱ ብሸይ ተሰማኝ፣ አንድ ነገር ተከስተዋል አልኩ። ፈቁልቱ ለሃ ማለክ ያ ኡሙ መሐመድ አልኩዋል። ተቀየርቲ አኒ ምነው ተቀየርሽብኝ? ምን የተከሰተ ነገር አለ አልኳት። ቃለት ማ አሕበብቱ አን ኡዚየከ ቢከላሚ በእኔ ቃላት አዝያ አዛ እንዳደርስብህ አልፈልግም። ከተናገርኩ ትንሽ ያኒ ትጎዳለህ እና ለዚህ ብዬ ነው ሰብሪ ያደረግኩት። አረ ተናገሪ፣ እኔ ነጻ ብዬሻለሁ፣ ተናገሪ አልኳት። ሩበማ ተስኸጥ አኒ ትቆጣብኛለህ አለችኝ። አረ አልቆጣም አልኳት። ለምን? እውነት ከሆነ እውነት እልሻለሁ። ምንድን ነው የተገኘው? ቁልቱ ማዛ ሐሰል ንገርኝ አልኳት። ቃለት ወላሂ እኒ አንሰሑክ ما دام فعلته أنا لا أحرم حلالا، ولكن أكره عليك التعب. وندمي أبو محمد عليك إني حرام حلال نجر حرام على الهم يفلكم بالتارق الله حلله حرام على الهم، لكن بتأم تعب تشجر الله بتأم تشجرنا وندمي عليك هو الثانية ما قبل من دونه متيو الكوات هو الثانية قبه بسوريا هده عند تسراوي أقبه عندهم أرجوزنا تشالو مسيتو تشالك. قلت عن ماذا تتكلمين؟ بچن قلت ايه المتا يا لاسب كنت نقر. قالت عن الزوجة التي تزوجتها. قلت عليك يا أم محمد أتزوجو شوه بيتناقركو أم محمد بانشي ليلا لا قبا بلاش تحسبي على شانشي بتموشي ليلا ما قبا ما اي مسلني مالكوات يا لاسب كنت بقى انك انك انك قالكو تنا يعني مبايل ما تأتنش كاري تنددكو بتأم أم محمد الكوان كانشي بلاي لا قبا يما يتحسب نقر نويه نقر والله اني ألاكم كادمش بتموشي ليلا سيت يما قبا ما يمسلني. قلت الله أعلم ماذا يحصل، لكن لو مت قبلي لو مت قبلي لن أجد ما تملأ عيني. أنتي كموت شاكوات والله عينيني ميمولالين سيت بزيها الدنيا أتكنين لمن دزي تسبي عليش ان دزي كونو يالوني متو كونو ينقروني أرقز عليش انا أهون باريشوكو كداش بلو نقروني عليش أنتي مصدقتي الكوات أما نش الكوات. وقامت من الكرسي وقالت حقا ونتها لا قبهم عليش. قلت لها يا أم محمد لا قبهم. قالت أستحلفك بالله بالله إن التملا رجها الله عليك. قلت لها والله أنت كما تأيك شبفيت إني أمل الله أقسم بالله العظيم إن كان لا قبا بشنك الله تأمل مت أمل كوان. تعرفون ماذا فعلت من من من من هذا الرجج اللي مستك الله شو أهون ترجع قدك. إن جاءكم فاسق بنبأ فتبينوا وريو وشت مهون المتوب ومتو ترقاقتك من أدرقك أدرقاو يماتك بتلك ريستورانت هوتيل فايف ستار هوتيل إزا إنيين النا لجو شاكين قابزكين يدستا معرفنو إسكهون درس إندزا إنت رات بلي تشالك براسوا ككسوا وطتا قنزب بزو جنزب كفلا انديت يمسل رات اسكا قماش لليت عند ابارتمنت يزن الزا يبلان يتطان يساكن امشن مالتنو جن لقرماتشو عند نقر يميقرماتشو نقر علي ممكن اتامنن يم بلان تطان تدستج لبوابك اتملس عدلم كالجو تشاكين عند سو يسمى يلم عند سو اني قناتي انو حقيقة مستين لما موقس هنا بنينجي هون هنا قرسي كسات بعند بيتسب لجوتشو يفند دالو السموم عند لجا السمام كيف زم مالكنا كني بيتشاكو استرترالك نقر قنات عالم هون اوكاك تملشاك بدستا قب جادرقا بهوتيل أبلاتشنا تتاتشن ساك انتش عوتن ودبي تاتشن تملسن وندموش زت أنا بموتو وندموش تاتشن أهون ينقلون خبر لم يتثبتو اندزي عينت بزو فتنا ببيت سبوش يميمتها بزو نقرال إنم ما وقعو بيتشا قصص بنقراتشو بتقامي قرماتشو اندزي يتكسفه سلزي سلانت عند نقر سيبال نعم. فقال سمعت عند سومت ينقر لنا كذاب هلا انديت اندزي تلاله ما انه اندزي هلا ستلو قالوا سمعتشانو سوي سيناقرون يسمهو تنميلو يا كذاب فاسقو كتقالت ابو هلا امتته اندزي اندزي هل كانته كيت من دنو ما ناله اندزي والله قالوا سمهو سوي سيناقر سمهو نميلو انجي ك ከኪሱ ያወጣው ብዙ ፋሲቆች አሉ። هب انك ወንድሞች እኔ ልንገራችሁ ወንድሞች انك سمعت خبر عن شخص انت لمساله سلا عند سو سلا ጓደኛ سلا ዘመድ عند مطفو ነገር ሰማ ተመልከቱ ወንድሞች اولا تثبت مجملا ارغاغت ارغاغتك اوكي استنبل ارغاغتك ثم اذا ثبت لك ان الخبر حق اسال نفسك اهون راسهن طيق هل في نشره خير ام لا يفيد يه نجر اني يه وري يسمحوت ارغطنيا وري نو باسراچونا لسوش بينجر طقمن الله ويس غودات الله ويس فائده يلو بلا طيق ዝም ብለ ኢሞሽናሊ እንትናት አትበል ጠይቅ እኔ አሁን ይሄ ነገር ለጓደኞቹ ብነግራቸው ለሰው ቢነገር ምንድነው ጥቅሙ ጉዳቱ ይበዛል ወይስ ጥቅሙ ብለ አስብ وانا اقول اي فائده من نشر خبر رجل ستره الله الله ستره سو عند سو لمثالي በጣም ወንጀል ያርጋል ዚና ያርጋል خمر ይጠጣል ان شاء الله يسو مستن يعني دفره من من من من من ادرك ادلم اهون يهن اغالطه يمتاوت او لسو تقمو مندنو الله سترو ادلم الله سترو انت شفانون لقه ستراون انتن ادرغه ما غالطو لانته من فائده يسطحال اقول لك كما قال صلى الله عليه وسلم سيفضحه الله امام الملأ يوم القيامه ይሄን ያደረገ ሰው አላህ የሰጠረው ነገር ከፍቶ ወደ ሰው ያጋለጠ ሰው አላህ Subhanahu Wa Ta'ala ከአደም ጀምሮ እስከ የውመል ቂያማ በተሰበሰበት ቀን በአርድ አልማህሸር ሁሉ ሰው ይሰማ አላህ ሊያጋለጠው ነው የሰውየው በጣም ግማታም ስራ ነው ወንጀል ስራ ነው እንዲያውም የተረጋገጠ ከሆነ ነው ያልተረጋገጠ ነገር ማውራት ግን እነት ነው አላህ ምን ብሎ ሰየመው بهتان بهتان له يا أخوة دعونا نضحككم أهون يتناقر كتسلني قصة ارقت أن يامتو بمتو يتكستنو لكن إني أهون لسك أجمند تكستة بليلة يدرو سوشنو بدرو قزينو عند النقر تكستالو إني إن ورس السماع حقيقة إن تلك تمرتنو يوسط كت أساك أنجن تلك تمرتنو منالو زمان درونو عند ليج عند سويو عند انتنو يسون باريا ليشط او بلو ود السوق هدي عند باريا نبرو بغنزب يكزاو غوفز نو بتا ما شاء الله يعني غورماسا سولو ليشط او بلو درو انغدي سوي الشط يلوط نبر ود غبيا هدنا بغبيا ليشط او بلو قوم يالا عند متانا سنت نو لغزاو علو والله اندزي بر نو بلو تسمامو اهون كتسمامو بحالا قال له يا امي غزاو سو من انكنالو عندما يو غوبز نو غرماسا نو ما شاء الله جمال يمشكم سو نو ميمسلو من انكنالو قالو يمشطو سو منالو منم انكن يلو غوبز نو سرا بتلو 24 ساعه يسرال يعني ما شاء الله نو بس عندي انكنالچو عندي تقدرتالچو قالو مندنو انه يحمل كلام من انسان الى انسان ويفتنهم نا نجر تشكمو يالهونا نجر تشكمو خبر كان دسو ولا عند سو ولا تسو ميات الا نمام نو الو سوي هناك او انغدي هيزي نجر ارى تلا بتا تاثاري نا سراتنيا كونالين يهما عند قال كان دسو ولا عند سو بوس دما باند طفي ميتترم نجر نو من اباتو دموس اندزي اندس يارغني اسرو الله وي بطفي نو مارمو ايه قلال نو رثو والو يا را قلال نو ايه شط اللي نالو انا قزاو انا هيدي قزتو هيدي كان دسامن تبو هالا يا قزاو سو كميستوغا اندالغا تنيو تي يالو يه باريا مت انا قزاو تنيو بت الغا وها افسس الزا سو يوشتو تنيو توال ويم تنيتو كتنسو بحالا ليهون يتشلال ويم كنتن المهم بزا القا وها افسس اللاتشو كذا بحالا ياتشي مستم تلالج اندي من نكاتشو زاري بالي اندي هتس عن بقالقا شانو اسوان دالشاني تاك قالج اندي تبقالقا يشنالو بلا አፈረችና ከዛ በኋላ ትናገራለች። ምንድነው ምን ነካቸው ምናምን ትላለች። ከዛ በኋላ ሰውየው ደግሞ እንዴ ሚስቴ ምን ነካት ዛሬ 20 አመት አብረን ተቀምጠን ሽና አታቅም፣ አሁን ከሸመገለች በኋላ በአልጋ ትሸናለች። በጣም በጣም ትንግራ ገባውና በዚህ አይነት ዋሉ። በቀን በቀን ቀን ሲሆን ያ ባሪያው ወደ ሚስቱ ሄደ፣ ወደ ሚስታቸው። ያቺ ሚስት ምን አላት? እመቴ ናም እሬ ባልሽ እኮ ትናንትና ዛሬ ጥዋት ከጓደኞቹ ተሰብስበው ዛሬ እኮ ሚስቴ በአልጋ ሸነች ብሎ እኮ ያወሩብሽ ነበር። እኔ አለች፣ አው የታባቱ ሽማግሌ ሰው ራሳቸው የሸኑት ለእኔ ሽነው ይላሉ ብላ ተቆጣች። ቀስ ብሎ ደግሞ ወደ ባልየው ሄደ። የኔ ጌታ ናም ሚስትህ እኮ ትናንት ዛሬ ጥዋት እኮ ከጓደኞቹ ሆና የኔ እኮ የኔ ባል እኮ ዛሬ አልጋ ላይ ሸኑ። ጉድ እኮ ነው ያገኘሁት። ሽንት ሙል ታርገው አልጋው በቃ እንደ ሕፃን ሆኑ ብላ ታወራለች። እኔ አለ ደግሞ ዋሉ። አው ተቆጣ። ሁለቱም ተቆጡና ከዛ ወደ ሚስቱ መጣ። ወደ ሚስታቸው መጣና ባሪያው የኔም ቤት አላት። እንግዲህ ሰውየው እንደ ተቆጣ ነው ባልሽ ግን በጣም እንዲወድሽና በጣም በጣም በፍቅሩ እብድ እንዲሆን ትፈልጋለሽ? አው አለች። ምክንያቱም ሽና ተብሎ ተቆጥቷል ነው ያላት አለ። እንዳይቆጡብኝ ብላ በጣም እንዲወዱሽ ባልሽ ትፈልጋለሽ? አው በይ። ከዛ ከተኙ በኋላ ከጢማቸው ሶስት ጠጉር ቆርጠሽ አምጭልኝና እኔ መስተፋቅር አድርጌ እንደ እብድ እንደሚሆን እንደሚወድሽ አደርጋለሁ አላት። እሺ አለች። አንቺ ቢላዋ ይዘሽ ሂጂና ከጠጉራቸው ሶስት ብቻ ወይም አራት እንደዚህ ቆርጠሽ አምጭልኝ አላት። እንደገና ዘወር ብሎ ወደ ባልየው ሄድና የኔ ጌታ ናም ሚስታችሁ እኮ ዛሬ ሌሊት ልትገድላችሁ ነው። ቢላዋ ሻርፕ እያደረገች ነበረች። ለምንድን ነው ስላት የኔ ባል እንደዚህ አድርጎ እያዋረዱኝ እገድላቸዋለሁ፣ አንገታቸው ቆርጣለሁ ብላ ቢላዋን ይዛ ልትመጣ ነው ዛሬ ሌሊት፣ ተጠንቀቁ አላቸው። እሺ እግዚአብሔር ይስጥልኛል። ሌሊት ሲሆን ምስኪን ሚስትዋ ለመግደል አይደለም ቢላዋ ይዛ ሄደች እና ሰውየው እንደተኛ ይላል እንደዚህ ቀስ ብላ እንትኑ በጢማቸው ላይ እጇ በጢማቸው አስቀምጣ ሶስት ጠጉር ለመቁረጥ ስትል ቀጣ በእጇ ያዙና ቢላዋን ወስዶ አንገቷን ቆረጡት። ተመልከቱ፣ የሚናቅ ነገር ነው ይህ ነገር። ገደሏትና ደም በደም ሆነች። ከዛ በኋላ ወዲያውኑ ተጸጸተ ሰውየው። ምን ላርግ አለ። ይህን ባሪያ ጠራና ምን ላርግ አላት። ኤረ ድፈናት፣ ሰው ሳያቅ አንተ ጥቅልል አድርገህ በእንትን ድፈናት፣ በቃ ማን ያውቃል ጠፋች ትላለህ። እሺ ብሎ ናህር ዳኝ አለውና ሁለቱም በጨርቅ ጠቅልለው በጉድጓድ እዛ ሸፈናት ማለት ነው፣ ደፈናት። ለማግስቱ ይህን ባሪያ ወደዛ የሴትዋ ቀቢላ ሄደና ልጃችሁ እኮ ባሏ ገደላት፣ በቢላዋ አድርጎ ራሷን ቆርጦ መታትሮ በጨርቅ ጠቅልሎ በዚህ ጉድጓድ እኮ አስገባት ብሎ ለቀቢላዋ ይነግራል። አባቷ፣ አጎቷ፣ ወንድሞቿ በሙሉ ሴፍና በትር ይዘው መጡ። ቀጥታ ባሪያው መጣና አሳያቸው ቀብሩ። ቆፍረው ሲያዩ ሴትዋ እዛ ተመታትራ ተቀበረች። አመጡና ለዛ ባልየው ገደሉት። ከዛ በኋላ የባልየው ቀቢላ ደግሞ ተነሱና እንዴት ትገድላላችሁ እኛን ሳትነግሩ? እናንተ ባለጌዎች፣ እናንተን እንደገና ከዛ ደግሞ ገደሉ። ከዛ ገደሉ፣ ጦርነት ተነሳ። ለስንት አመት ጦርነት፣ ብዙ ደም ፈሰሰ። ምክንያቱ ይህ ባሪያ ቃል የሚያስተላልፍ ቃል የሚሸከም ሐማለት አልሐጠብ፣ አላህ እንዳላት የአቡ ለሀብ ሚስት እሳት የምትለኩስ ሴት ነበረች። ይህ ሰውየው ደግሞ ይህ አይነት በሽታ ነበረው። ሲገዛው ናቀው። ምን አለበት ደግሞ እዚህ በአንድ ጥፍ የሚታረም ነው አለ። ላኪን ሱብሓነላህ ወኩሉና ያዕርፍ አዩሃል ኢኽዋ አነ ነማም ናም ሰው የሚያጣላ ያልሆነ ኸበር ተሸክሞ ሁለት ወንድማሞች የሚያጣላ ነቢያችን ሰለላሁ ዐለይሂ ወሰለም ሁላችሁም የምታውቁት ሐዲስ ነው። በቀብር ሲያልፉ ምን አሉ? ሁለት ቀብር ነበሩና እነዚህ ሁለት ቀብር እኮ እሳት እየተቃጠሉ ነው ብለው የዘቢብ ቅጠል ሁለት ቅጠል አምጥተው እስቲ ብለው እስከ ይህን ቅጠል እስከሚደርቅ አላህ ሙምኪን ይኸፊፉ አለይህማ ያኒ አዛባቸው እንዲያቀልላቸው ብሎ እዛ በሁለት ቀብር አንዳንድ ቅጠል አስቀመጡ። ፈቃል ነቢ ስ ሰለም አማ አሐዱሁማ ያኒ የአዛባቸው ምክንያት ልንገራችሁ። አንዱ ማ ካነ የስተብሪኡ ካነ የስታህትር ብልስቲብራ እስቲብራእ ማለት ሽንትሸንና ገና ሳይደርቅ እኮ ነው። ብልቱን አስገብቶ ዝም ብሎ ውዱእ ያደርጋል። ሽንቱ የተንጠበጠበ ገና አለመጠንቀቅ ማለት ነው። በእስቲንጃ አይጠነቀቅም ነበር። ሽን አድርጎ እንደዚህ በቃ ውዱእ አድርጎ ይሄዳል እና ኒጃሳ ሆኖ ደግሞ እስቲብራኡ እስቲብራእ ማለት ያኒ ሽንቱን ማድረቅና ማጠብ እንደዚህ እስቲንጃ ማድረግ። ይህን ካልተስተካከለ ውዱእ አይስተካከልም። ውዱእ ካልተስተካከለ ሰላቱ ፍርስ ነው እና አላህ ተቆጣበት ይህ ሰውየው። አንዱ ካነ የስተህቲሩ ብልእስቲብራእ እስቲብራእ ሲያደርግ በጣም ጥንቁቅ አልነበረም። አንዱ ስጌታ የምንድን ነው? አንዱ ደግሞ ካነ ነማመን አንድ ከላም ከአንድ ሰው ወደ ሌላ ያስተላልፍና ሁለቱም ይጣላሉ። አንድ ኸበር ከአንድ ቀቢላ ወደ አንድ ቀቢላ ያስተላልፍና ሁለቱም ይጣላሉ። ነማም ነበራሉ። ስለዚህ የሁላችሁ ነቢያችን አላህ ስላሳያቸው የተቀጡ እሳት የተቃጠሉ አያቸው ነቢያችን አይዋቸው ማለት ነው። ጠይብ እኛ እንደዚህ ለማድረግ ይቻላል? አናደርግም አናደርግም። ነቢያችን ያዩት አንተ ለማየት አትችልም። ስለዚህ እንደዚህ አደረጉ። ነማም ሰው የሚያጣላ ተማም። ጠይብ ደግሞ አንድ ነገር ልንገራችሁ። የተከሰተ ነገር ወሬው ተሸክመ ወደ ሌላ መውሰዱ ከባድ ወንጀል ነው እንዳልነው አሁን። ጠይብ ያልሆነ ነገር ከሆነስ? ያልሆነ ያልተጻፈ ያልተከሰተ ምንም ነገር ከኪሳ አምጥተ ፈጠራ አድርገህ ማውራቱ አላህ ሱብሓነሁ ወተዓላ ነሚማ አይለውም ጊባ አይለውም። ምንድን ነው ቡህታን? ቡህታን ማለት ምን ልበላችሁ፣ ወላህ አማርኛ የለኝም ልገልጠው። ቡህታን ማለት ያልተደረገ ያልተከሰተ ፍጥር አድርገህ ፈጠራ ሰው ለመለኮስ አድርገህ ሰው ለማጣላት አድርገህ ያልተከሰተ ነገር ማውራት ቡህታን አለ። የቁል ስብሓነ ወተዓላ አላህ ስብሓነ ወተዓላ ስለ መርየም ሲናገር መርየም ዝሙት አድርጋ ነው ያረገዘችው? እረ አይደለችም። ድንግል ተወልዳ ድንግል ነው የሞተችው። በአላህ ተአምር በሩህ ያኒ ኡፍ ብሎ ጅብሪል ነው ያረገዘችው። አይደለም እንዴ? ንጹህ እንደ መርየም የለም። ላኪን የሁዶቹ ዚና አድርጋለች ብለው ያን ጠቆሙዋት። ቃለ ስብሓነ ወተዓላ ወቢኩፍርህም እነዚህ የሁዶች አላህ የቀጣቸው እኮ መጀመሪያ ከፈሩ አሉ። ወቢኩፍርህም ወቀውልህም አላ መርየም ቡህታናን ዓዚማ ቡህታን እዚህ ላይ ያላረገዘችው በዚና ያላረገዘችው ያልተከሰተ ነገር በዚና አረገዘች ብሎ የጠቆሟት። ወቢኩፍርህም ወቀውልህም አላ መርየም ቡህታናን ዓዚማ ወቀውልህም ሌላ ደግሞ ምን አሉ? ኢና ቀተልና ልመሲሐ ዒሳ ብነ መርየም እንዲ ዒሳን አልገደሉም፣ ዒሳን ገድለና አላሉ ያልተከሰተ ነገር። ወቀውልህም ኢና ቀተልና ልመሲሐ ዒሳ ብነ መርየማ رسول الله وما قتلوه وما صلبوه ولكن شبه لهم عسان القدلو عسان يمي مثل سو قدلو قدلنا وسكلنا ومن آمن لالو سلزي يالتكست نقر عسان ما التقدل مريم بزينا انتنو على رقزتشم إلى الله سبحانه وتعالى. وقال في إخوة يوسف النزاء أسر عند يا سيدنا يوسف عليه السلام وندموتش اسمنا درقو جيب يا البلاو جيب بلتوال بلواشو. سبحان الله أربوش هون سيمثلوا لنصوح سو سيمثلوا من لالو هو بريء براءة الذئب من دم يوسف لالو. جيبو يوسف اندال بلاهلو يسوي ودمو نصوح نو بلو إلالو عربو سيمسلو. الله سبحانه وتعالى من عليه وجاءوا أباهم عشاء يبكون نزي أسر عند انتنو أسر ناتشو أسر يوسف واندموش ليات أفوت سلف اللقو በአንድ ጉድጓድ ኩሬ ያኒ ውሃ ያለው እዛ ጥለው ወደ አባታቸው ማታ ተመለሱና ወጃኡ አባሁም ዒሻ አን የብኩን ሁሉም እያለቀሰ መጣ። ምን ነው ለምንድ ነው የምታለቅሱ አላቸው ሰይድና ያዕቁብ። ቃሉ ያ አባና ኢና ዘሀብና ነስተቢቅ እኛ እዛ ኳስ ስንጫወት ሩጫ እሽቅድድም ስንጫወት ወተረክና ዩሱፍ ዒንደ መታዒና እዛ የእኛ እቃዎች የሰብሰበን ነው እዛ አስቀመጥ ነው ለዩሱፍና እየተጫወትን ፈአከለሁ ዝእብ ጅብ መጥቶ በላው አላቸው አሉት ማለት ነው። ወማ አንተ ቢሙእሚኒን ለና ወለው ኩና ሳዲቂን ያ አባና አንተ እኮ አሁን የዩሱፍ ፍቅር ስላለህ የዩሱፍ ፍቅር አይነህ ስለጨፈነው አታምነንም እኮ አሁን ጅብ በልቶታል ብለን ብንነግረህ አታምነንም፣ ግን ወላሂ ጅብ ነው የበላው ብለው ነገሩት። ከዛ በኋላ እንዲያምናቸው ምን አደረጉ? ቀሚሱ የዩሱፍ ቀሚስ ፍየል አርደው በሱ ደም ለጥፈው ነው የሄዱ። የቁል ስብሓነ ተዓላ ወጃኡ አላ ቀሚስህ ቢደሚን ከዚብ ደም ያልሆነ የዩሱፍ ደም ያልሆነ እዛ ደም ቀብተው ሄዱ። ቃል ሰይድና ዩሱፍ ሰይድና ያዕቁብ አወቃቸው የውሸት ደም መሆኑን። ቃል በል ሰወለት ለኩም አንፉስኩም አምረን ውሸት ነው፣ ሸይጣን ተጫወተባችሁ፣ ነፍሳችሁ ተጫወተችባችሁ እንጂ ልጄማ ጅብ አይበላውም። ቃለ በል ሰወለት ለኩም አንፉስኩም አምረን ፈሰብሩን ጀሚል እኔ ሰብር ነው ማረገው ወላሁ ልሙስተዓን አላህ ይረዳኛል አላማ ተሲፉን አለ። ተማም ጠይብ። ከዛ በኋላ ምን አላቸው? ቀሚሱን አየና ቀሚሱ አልተቀደደም፣ ራሳቸው ከሰውነቱ አውጥቶ ነው ያመጡት፣ ግን ቀቡት እንትኑ ደም። ሰይድና ያዕቁብ ስማርት ናቸው፣ በጣም ዘኪ ናቸው። ምን አሉ? አይጂ ልጄን በልቶ ቀሚሱ አንድ ነገር ሳይነካው እንዴት ይሆናል አሉ። አሁን እንግዲህ ሰዎቹ ደነገጡ። አሁን እንደዚህ ሲል ሰይድና ያዕቁብ እንዴት አንድ ጅብ ስጋውን በልቶ ዩሱፍን በልቶ ቀሚሱ ሳይነካ ትንሽ እንኳን አይቀደድ አሉ። ግን ውሸታም መሆናቸውን አላህ አጋለጣቸው። በኋላ ወቃለ ተዓላ ፊ መን ተወረጠ መዓ ልሙናፊቂን ፊ ዓኢሻ በስትና ዓኢሻ እናታችን ዓኢሻ ያኒ ንጹህ የንጹህ ልጅ የንጹህ ሚስት የሆነችው ዓኢሻ ዓኢሻ ስዲቀቱን ዓኢሻ ብንት ስዲቅ አቡበክር ስዲቅ ዓኢሻ ብን ዘውጀት ነቢይ ሰለላሁ ዐለይሂ ወሰለም ባልዋ ነቢይ አባትዋ ስዲቅ እሷ ስዲቃ ዚና አድርጋለች ተብላ ተጠቆመች አይደለም። ከዛ በኋላ አላህ ተደነቀና ምን ብሎ አያ ወረደ መሰላችሁ? ወለውላ ኢሰሚዕቱሙሁ ይህን ኸበር ሲመጣ ዚና ታደርጋለች ዓኢሻ የሚል ኸበር ሲመጣ ቁልቱም ማ የኩኑ ለና አን ነተከለመ ቢሃዛ እንዴት እንደዚህ በዓኢሻ እንነጋገራለን? ሱብሓነክ አንተ ንጹሕ ጎይታ ዚና የምታደርግ ሴት ለነቢዩ ትድራለህ? እራደለም ብላችሁ ነዓም ሱብሓነክ ሃዛ ቡህታኑን ዓዚም ይህ ያልተከሰተ ያልተነገረ ያልተደረገ ነገር ነው ብላችሁ እንዲያውም በኮመን ሰንስ እንዴት አላህ ነቢዩን ይኸይናል? ነቢዩን እንዴት ይከዳል? አንዲት ዛኒያ ይድረዋል? ደግሞ በበይት ንቡዋ በነቢያችን ቤት ዚና ይካሄዳል? እንዴት ይሆናል ይህ ነገር ብላችሁ በኮመን ሰንስ እንኳን አትደርሱትም። ለውላ ወለውላ ኢሰሚዕትሙሁ ቀጥታ ከሰማችሁት በኋላ ቁልቱም ማለት ነበረባችሁ ማ የኩኑ ለና አንተከለመ ቢሃዛ ይህን እንኳን ልናገርበት አናስበውም፣ እንዲያውም ሁለተኛ እንኳን ማንሳት የለብንም። ሱብሓነክ አንተ ንጹህ ጌታ ጽድት ያልክ ጌታ እንዴት ነቢይህን አንድ ዛንያ ትድረዋለህ? አይሆንም፣ አያደርገውም አላህ ስብሐ ወተዓላ። ለምን አትሉም? የዒዙኩም ላህ ካሁን በኋላ መጨረሻ ማስጠንቀቂያ ነው የምትሰጣችሁ አለ አላህ ስብሐ ወተዓላ። የዒዙኩም ላህ አን ተዑዱ ሊሚስሊሂ ካሁን በኋላ እንደዚህ አይነት ቆሻሻ ነገር እንዳታነሱ አበደን ኢንኩንቱም ሙእሚኒን። እስቲ አያው በጣም በጣም ደስ ይላል ስትሰማው። እስቲ ልድገመው። ولولا إذ سمعتموه قلتم ما يكون لنا أن نتكلم بهذا سبحانك هذا بهتان عظيم يعظكم الله أن تعودوا لمثله أبدا إن كنتم مؤمنين. إذن فاسق متو عند نجر سيله تتنكق وندم تتنكق بتعم تتنكق بسهتت أن تصيبوا قوما بجهالة بجهلنت بزو سو لتكدلونا بزو سو لتتقواش شو سلم تتشلو تتنكقوا إلى الله سبحانه وتعالى سلزيه أنت ينو يستهوا أتشو مسالي وچ يستهوا أتشو ممريا وچ يبك المسالي يبك إنو إنا استيلنا أنت دمو زاري ما كومنت كلا درقا چو دنگاينا چو برتنا چو علاق لزيه تأمري هنا درس كومنتنا استيايت چماري كال چمارا چو أنا تينو لنجراشو سدبن داتلو دنجاي بتشانو إما يسمعو أهي هذا مو أي سمع كان هون مسلم مؤمن يهندر سيم مسمع إنديت أي دنكم إنديت أي فرام إنديت أي أمرم إنديت اللهن بالله تدنكو إنديت مثالي يا متى يهنجر تنتنا تنتن أرجو عيننا جرم نا كولت عندنو ويم يلاتشوم الزي بالتوك الزي روم يلاتشوم باركين أرغاتشو هل لاتشوم يلاتشوم الزي كاللاتشو دمو نينجا جوراتشو يسمال چنكلاتاتشو جن يلم ويم ليلاتر قم لساتو ألتشلم سلزي إني ببوكوليت شرشان لهو مايك لنانتنو باكاتشو تمرتو بتعام تنكارانو عند سو عند خبر سمت قلت ونت مهونون كوان متوب متوب التراتر تنش عندك أن هلتك أن رقاي بلنا كار رقاق قتب حالا دمو إنيه النقر بسراج عونا ورسو ببتنو ورسو بادر سوي خبر تقمع اللو ويسكودات اللو دمو بله أسب الله يسترو سو الله لياق قلت أو يالفلق سو أنت أقلت مؤمن واندمهنو زاري هو السو تساستوال نجي أنت لتساساتنو زاري السو انجل أدرقوال انديوم الله سلسترهنا ونجي أنت متدرقو انجل متو طفلي هوني تشلال أقسم بالله يحقنو أهون يملو نقر سنت سو شالو بسو بسو من ناقرو يمسكو يمياشوفونا يمكالدو هلو يراسات شوون وست أنا مستقرات شو تقلت أو بالتايجن إنس الساي ما درجو إبليس لما درج ميافر نجار يادر قالو سلزي وندمه مسلم ما قالت بتأمت اللي كونجلنا وندمش يه كرجعت كنو كلا رجعت كجن بوهتان نو إلى الله إن شاء الله مايكلان إلى نانتي ندال كواتشو سورة الحجرات أباياتشن بولشي متادرجنش سورة الحجرات يتأبى يدسيبلين سو مهونة چنن يمتادرقن سورة انك تتلات مايك فري والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين. الحمد لله رب العالمين جزاكم الله خير أستاذ. انقدي والله سمون باقي قزيو اندمنا نقاقرو كعلماء اشتاقا مالت يمنا قنيو بنفيت دنيا آخراتشن مفتيح منا جنبت بوتا كعلماء اجمت قاتنا لك لقمان الحكيم اندالوت للجاتو سمكرو يا بني عليك بمجالسة العلماء نيم ادراي ملهنا قر كعلماء اجمت من قزي ما تطفالو انا ان شاء الله يتشي جمرنا سورة بتام سورة الاخلاق بلو اندي سيومات ብዙ ፋይዳዎች የምናገኝባት ራሳችንን የምናርምባት ሱራ ነች። እንግዲህ ከዚህ ረሱል አለይሂ ሰላቱ ወሰለም በመግቢያው ላይ በሐያታቸው በነበሩበት ሰዓት ከአላህና ከመልእክተኛው ቀድሞ ሐሳብ መስጠት እንደማይቻል ሱሐቦች ታረሙበት የታነጹበት ነው። አሁን ለኛን በተመለከተ ማለት ነው እኛን በተመለከተ አሁን عندي نقر بل الام سورة الله تعالى من الال وإن تنازعتم في شيء فردوه إلى الله الال በእኛ መካከል አሁን ያለው ትልቁ ችግራችን መስተካከል ያለብን ነገር ቢኖር በመካከላችን ላይ በዲን ጉዳይ አለመግባባት ከተፈጠረ ወዴት ነው የምንሄደው? ወደ ቁርአንና ወደ ሐዲስ ነው መሄድ ያለብን ማለት ነው። ግን ብዙ ወንድሞች ይህን ነገር ቁርአኑ ወኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ይላል። በመካከላችሁ አለመግባባት ከተፈጠረ ጉዳዩን ወደ አላህና ወደ መልእክተኛው መልሱት ይላል። ይህን ነገር በተግባር ላይ ማዋል ነው ያቃተንኛ። አሁን በሆነ ነገር ብዙ ቦታ ላይ በዓለም ዙሪያዎች በሆነ ነገር ስንጨቃጨቅ አለመግባባት ሲፈጠር ይኸው ቁርአኑ ይሄን ነው የሚለው ሐዲሱ ይሄን ነው የሚለው ሲባል ብዙ ወንድሞች አይቀበሉም። ትልቁ ችግር ይሄ ነው። በእኛ መካከል አሁን በአብዛኛዎቻችን እንደማየው በዓለም ላይ እንደምታዩት ማለት ነው ቁርአኑ ይኸው ሐዲሱ ይኸው ሲባሉ ብዙ ወንድሞች ይሄን ነገር በተግባር ላለማዋል ሀዋ ስሜታቸውን በመከተል የፈለገ ዓሊም ይሁን ሲነገራቸው ቁርአኑ ይሄ የምሰራው ነገር የለም፣ ሐዲስ ላይ የለም፣ ነብዩ አላዘዙም፣ ሱሐቦች አልሰሩትም ሲባሉ አንድ በአካባቢ ያለውን ሰው ሸህገሌ ይሰራዋል ብሎ ይከራከራል። እና ይሄን ነገር ማስተካከል መቻል አለብን ማለት ነው። አንድ እንግዲህ ዛሬዎች ሱራ ምን እየተማማርንባት ያለው መማር መስማት ብቻ ሳይሆን ማስተካከል መቻል አለብን ማለት ነው። ማስተካከል መቻል ያለብን ነገር ይሄን ነገር ነው። በመጀመሪያው መግቢያው ላይ እየተማርነው ማለት ነው ያ ايها الذين امنوا لا تقدموا بين يدي الله ورسوله ያለው መጀመሪያ ማለት ነው። ይሄ ነገር አሁን ለኛ ምንድነው ሐዲቀን قال الله قال الرسول ብሎ ዑለማው ሲነግሩን ለካ ይሄን የምሰራው ነገር በሐዲስ ከለለ በቁርአን ከለለ what the benefit for me ምንድነው ጥቅሙ ብለን ራሳችንን ማረም ማስተካከል መቻል አለብን ማለት ነው። ሌላው ደግሞ እንግዲህ ከዑለማዎችም ከአላህ ቤት መስጊድ ስንገባ ድምጻችንን ከፍ ማድረግ እንደሌለብን ማስተካከል ያለብን። ብዙ ወንድሞች መስጊድ ይገባሉ ቴሌፎን ልክ በረሃ ላይ እንደሚያወራ ይመስላል፣ ማርኬት ያለ ይመስላል። ቴሌፎን እያወራ ተሐጁድ የሚሰንተነ መስጊድ ገብቶ ተህየተ መስጊድ የሚሰግድ ያለ፣ ቀብልያ የሚሰግድ ያለ፣ ቁርአን የሚቀራ ያለ ቴሌፎን ዝም ብሎ እንደፈለገ ያወራሉ። አንድ ይሄን ነገር ማስተካከል መቻል አለብን ማለት ነው። ቤቱላህ የአላህ ቤት ነው። መስጊድ ስንገባ ራሳችንን ዝቅ አድርገን ወዱ አድርገን በኹሹዕ ቀልባችን በውጭ የነበርንበትን በዱንያ ሰቀጥ በምን ተበክሎ የነበረውን መስጊድ ስንገባ ያን ሁሉ ወደ ኋላ ግፍ አድርገን ጥሩ ሰው መሆን በኹሹዕ መግባት መቻል አለብን ማለት ነው። ቴሌፎን መስጊድ ውስጥ ማውራቱን እናቁም። ካየንም ደግሞ ወንድሞች ካየን ደግሞ መገሰጥ መቻል አለብን፣ ዳዕዋ ማድረግ አለብን። ወንድሜ ይሄ እኮ ቤቱላህ ነው፣ የሚሰግዱ ሰዎች አሉ፣ ቁርአን የሚቀሩ ሰዎች አሉ። በዘለፋ መልኩ ሳይሆን ቀስ አድርገን ዳዕዋ ማድረግ መቻል አለብን ማለት ነው። ሌላው ደግሞ እንግዲህ በዚች ሱራ ተመልከቱ። ሳቢት ቢኑ ቀይስ ቢኑ ሸማስ ላንዱ ምንድን ነው እንግዲህ በአንድ ነገር በምክንያት አላሁ ተዓላ እንግዲህ አንዳንድ ሰዎች እድላቸውን ተመልከቱ። አሽረቱ ሙበሽራ ከሚባሉት ውጭ በሆነ ምክንያት ብዙ ሰዎች አሉ፣ ብዙ ሰሓቦች አሉ የጀነት የተመሰከረላቸው ማለት ነው። አንዱ ይህ ወንድማችን ሳቢት ቢኑ ቀይስ ቢኑ ሸማስ ኸጢቡ ረሱልላህ በይኸው በዱንያ ላይ በዚች ሱራ ምክንያት የጀነት ሰው መሆኑን ተመሰከረለት ማለት ነው። ሌላው ደግሞ እንግዲህ የፋሲቅ ጉዳይ በሌላ ሐዲስ ረሱል ዐለይሂ ሰላም ላ ይድኹሉል ጀነተ ነማም አሉ። ሰው ነገር አዋሳይ ሰው በምን ተአምር ጀነት አይገባም አሉ። እንደዚህ እንደ ነገር አዋሳይ ሰውን ኡማውን የበጠበጠ እንደዚህ ከአንድ ወሬ ከአንድ ምንድን ነው ከሺ ጦረኛ አንድ ወሬም ይባላል። የወሬ ተቋማት እንግዲህ በዓለም ላይ ህዝቡን ዓለምን እያፋጀ ያለው ወሬ ነው፣ ውሸት ነው፣ ዜና ባዶ ዝም ብሎ ከንቱ። እና በእኛም አሁን በጀማዓ መካከል ሁሉን እያበጣበጠ ያለው አንድነታችንን እያፈራረሰን ያለው ይሄ ነገር ነው። አንዱ በዚህ ይላል እዚህ ጀማዓዎች እንዲህ ናቸው ይላል፣ እንዲህ ናቸው ይላል። ሰውን በመካከላችን ያፈራረቀ ነገር ቢኖር ይሄ ነገር ነው። እና ጆሮአችንን ከፍተን እንደውም አንዳንድ ዑለማዎች በሰለፉል ኡማ እንደሚሉት አንድ ሰው መጥቶሽ ያ ኡስታዝ አላቸው፣ ያ ሼክ እገሌ እኮ እንደዚህ እንደዚህ እያለው ነው አላቸው። ሱብሃንአላህ አሉት ይባላል። እንደው ሸይጣን ደግሞ የሚልከው ሰው አቶ አንተ ላከ አሉት። ያ ሰው ሁለተኛ ለዚያ ሼክ ለዚያ ኡስታዝ ወሬ ያመጣላቸዋል? አያመጣም። እኛም እንደዚያ ነው ማለት ያለብን። አንድ ሰው በወንድም በአንተ ወንድም በወንድም በሙስሊም ወንድም ላይ ሂጃብ ግርዶች ለመጋረድ ሆድና ጀርባ እንድንሆን እገሌ እኮ ይሄን አለ ብሎ ሲመጣ የሆነ እንኳ ቢሆን በቀልባችን እንኳ ቢሆን ምን አገባህ አንተ? እኔ አታምጣልኝ ሁለተኛ እንደዚህ አይነት ወሬ አታምጣልኝ ማለት መቻል አለብን። ወላሂ አንዴ ኡስታዝ አንዲት ቂሷ ልንገርሁና አላቁም ኢንሻአላህ። አንዲት በሀገራችን አንዲት የነገረችን ሴት ሐዲስም ባይሆን እንደዚህ አይነት ነገር ከባህል ጋር የሆነ ነገር ሲከሰት ዒብራ እንትን አለው። አንዲት ሴት ጎረቤት ናት፣ ሰው እንደምን አደራችሁ ብላ መጣች። ደህና አደርሽ ግቢ አለቻት ጎረቤቷ ናት። አመጣችላት እና የጤፍ እንጀራ በርጎ አቀረበችላት። ቁጭ በይ ቁጭ በይ ብላ በርጎ እንጀራ አቅርባላት። ጤፍ እንጀራ መብላት ስትጀምር አረ እኔ የማያመጣሁት እኮ የሆነ ነገር ልነግረሽ ነው ትላታለች። ምንድን ነው? ባለቤትሽ እኮ የሆነ ቦታ ሲገባ አይቼው ምናምን ትላታለች። ቀጥታ አለች እና ያን ያቀረበችላትን እንጀራውን ብድግ አደረገችባት። እኔን አቃጥለሽ አንቺ በርጎሽ ልበላ አለቻት። እና ይሄ ነገር ወሬ ሰው ሲያመጣልን እኛ ይሄን ነገር ማድረግ መቻል አለብን። አሁን ይችን ሱራ ተማርን፣ ኡስታዝ አስተማሩን፣ በተግባር መዋል መቻል አለብን ማለት ነው። ብዙ ሰዎች በጀማዓችን ውስጥ የተለያየ ኢንፎርሜሽን እንዲህ ናቸው እንዲህ ናቸው፣ እገሌ እኮ ይሄን ይልሃል፣ እገሌ ይሄን ይልሃል። ይሄ ነገር ነው ኡማውን እያበጣበጠ ያለው። እና እንዲህ አይነት ወሬ የሚያመጣልን ሰው አንደኛ ደስታ ነገር አይደለም የሚያመጣልን ያለው። በወንድም በሙስሊም ወንድም በሙእሚን ወንድም መካከል ግርዶሽ እየጋረድብን ነው፣ ጥቁር ግርዶሽ። የምትወደውን ወንድምህን በሌላ ቀን ላይ ስታገኘው ይህን ከነገረ በኋላ ደስታ የለህም በቀልብህ፣ ወዲህ ቀልብህ ይረበሻል። በመንገድ ላይ መስጊድ ላይ ስታገኘው ፊቱን ትዞርበታለህ፣ በማታውቀው ነገር፣ እሱ በማያውቀው ጉዳይ ሲያይህ ምን ሆኖ ነው ፊቱን ዙሮ አልገሌ ምን ሆኖ ነው ብሎ ይላል ማለት ነው። እና ይሄ ነገር ነው ኡስታዝ እየረበሸን ያለው፣ በኡማውን እያበጣበጠ ያለው። ከዚች ደርስ ያላችሁ ወንድሞች እህቶች፣ ይህን ነገር መቅረፍ መቻል አለብን። እና ኢንሻአላህ በተማርን ቁጥር ቀልባችን እያሻሻልን መሄድ ያለብን። ወሬ ሲያመጣልን ከዚያ ቀን ጀምሮ ወሬ አታምጣልኝ። እኛ በተጨባጭ እኮ ያን ወሬ የሚያመጣልን ሰው ለእኛ ተቆርቋሪ መስለናል፣ ግን ቀንደኛ ጠላታችን ነው። በወንድሜ መካከል እኮ ግርዶሽ እየጋረድብን ነው፣ እገሌ እኮ እንዲህ አለ ብሎ ሲነግረኝ ሙስሊም ወንድሜን ሙእሚን ወንድሜን የአኼራ ወንድሜን እንዲጠላው ግርዶሽ በመካከል በእኔና በወንድሜ መካከል ጥቁር ግርዶሽ እየጋረደብን ነው ማለት ነው። ይሄ ያው በቁርአን ላይ ቁል አዑዙ ቢረቢ ናስ ተምረናል አይደለም? ሚነል ጅነቲ ወናስ። የሰውም እኮ ሸይጣን አለው። እና እንዲህ አይነት ሰው ሸይጣን መሆኑን መረዳት መቻል አለብን። ኢንሻአላህ ብዙ ወንድሞች ካላችሁ እንግዲህ ደግሞ አስተያየት የምትሰጡት፣ እኔ የምላችሁ ነገር ወሬ የፈለገ ነገር ጓደኛዬ ነው ሊመስለን ይችላል። አይደለም፣ ይህ እንዲህ አይነት ሰው ጓደኛህ አይደለም። በሙስሊም ወንድምህ በሙእሚን ወንድምህ መካከል ጥቁር ግርዶች ለመጋረድ እገሌ ይሄን አለህ እገሌ ይሄን አለህ ብሎ የሚነግር እህቴም አንቺም እገሌ እኮ ይሄን አለችሽ ብላ የምትነግርሽ እህትሽ እህቴና ብላሽ ልታስብ ትችላለች። እህትሽ አይደለችም፣ ይቺ ጥላትሽ ናት፣ ሙናፊቅ ናት፣ የሴት ሙናፊቃ ናት። እና ይቺ ሸይጧን ብሎ እንደገለጠው አላሁ ተዓላ የሰውም ሸይጧን አለው። እና ይህን ነገር መቅረፍ መቻል አለብን። ሰለፉል ኡማ እንዳሉት ሸይጧን ደግሞ ሰው አጥቷን ተላከ ያሉት እንደዚያ ማለት መቻል አለብን። السلام عليكم ورحمة الله وبركاته